وقال لهم نبيهم إن الله قد بعث لكم طالوت ملكا. قالوا أنى يكون له الملك علينا ونحن أحق بالملك منه ولم يؤت سعة من المال. قال إن الله اصطفاه عليكم وزاده بسطة في العلم والجسم والله يؤتي ملكه من يشاء والله واسع عليم. وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكنة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين. وقال لهم نبيهم إن الله قد بعث لكم طالوت ملكا. إن بجزيه النبي إسرائيل عويان كما كاكلاتنا عند نقوس شوم لننا በሱ ስር ተሰባስበን ጥላቶቻችንን እንጋደልና መብታችንን እናስከብር ብለው በጠየቁት መሰረት ነብዩ ሸምዑን ጌታቸውን ከጠየቁ በኋላ ይሄን የሚከተለውን መልስ ሰጧቸው ይላል። ኢነላህ ቀድ በዐተ ለኩም ጧሉት ባላችሁት መሰረት ከናንተ መካከል ጧሉት የተባለውን ግለሰብ አላህ ንጉስ አድርገህ ሹምላቸው ብሎ አዟል። እና በዛ መሰረት እሱን ሰይሜላችኋለሁኝ በማለት አታወቁ ይላል። ይሄ ጊዜ ያልጠበቁት ሰው ነውና የተመረጠው ዱብዳ ሆነባቸው። መቀኝነት ሊይዛቸው ነው ወጥሮምና ጅሬ አርማቸውምና ማለት ነው። እንደሚባለው እንግዲህ ሶስት አይነት ብሔረሰብ ነበሩ በዛ ወቅት ትልልቅ ብሔረሰቦች እስራኤሎቹ ማለት ነው። አንደኛ ንጉሳውያን የሆነ ዘር ከጥንት ጀምሮ ቤተ ንጉስ እየተባለ በስልጣን የታወቀ ዘርፍ ነበረ ያንድ አጎት ዘር ማለት ነው። ሌላው ደግሞ ቤተ ነብያት ይባላል ነብዮች ሁሉ ግዜ የሚመረጡት በዛ ዘርፍ ነበረ ይባላል። ሌላው ደግሞ እንዲሁ ዝም ብሎ በዝቅተኛ ደረጃ የሚኖር በሃይማኖትም ሆነ በፖለቲካው ቦታ የሌለው እንዲሁ በግብርና በእጅ ሙያ በብረት ቀጥቀጣ በሸክላ በምናምን የሚኖሩ ደካሞች ነበሩ ይባላል። እና አሁን የሚገርመው እነዛ ነቢያተ ንጉስ የነበሩትን አላህ Subhanahu Wa Ta'ala ሊቀይራቸው ፈለገ። ብዙ ጊዜ በስልጣን ላይ ቆይተው እየተቆራረሩና እየተንቀባረሩ ስላስቸገሩ አንዳንድ ጊዜም በነብዮች ላይ እያንጓጠጡ ስላወቁ ስልጣኑን ለነዛ ለዝቅተኛ ብሔረሰቦች ሊሰጥባቸው ነው ማለት ነው። እነሱ መጀመሪያ የጠየቁት ያው የስልጣን የለመዱት ናቸው። ያባቶቻችንን ስልጣን እንድናገኝ ጌታን አስፈቅድና ሹምልን ከመሐከላችን ብለው ነበር። አሁን ታዲያ በዛ በዝቅተኛውና በብረት ቀጥቃጭ አካባቢ ያሉትን ግለሰቦች አላህ Subhanahu Wa Ta'ala ሳይታሰብ ድንገት ከነሱ ነው የመረጠላቸው። የጧሉት የተባለው ግለሰብ ብረት ቀጥቃጭ ወይም ቆዳፋቂ ነበረ ነው የሚባለው። እርግጥ ያው በዘሩ የነሱ ዘር ነው ግን በኑሮ ደረጃው ዝቅ ስላለና ስልጣኔ ስለሚጎላቸው ነው በነሱ አስተሳሰብ እሱን መረጠላቸው በሚላቸው ጊዜ ዱብዳ ሆነባቸው። እንዴት ስንት መኳንንት ሞቶ በመካከላችን ለስልጣን ብቁ የሆነ ሰው የወረዳ ወርዳ እንደገና ቋዲ ቆዳ ፋቂ ነው እንደምትመርጥልን ብለው ሊቀየሙ ነው ማለት ነው። ይሄ ጊዜ ነብዩ ከአላህ Subhanahu Wa Ta'ala የተወሰነ መሆኑን ስለሚያውቁት በተቀበሉ ተቀበሉ አልበለዛ አማራጭ የለውም እሱ ነው ጌታ ያለው አሏቸው ማለት ነው። እና የሃይማኖት እንግዲህ መሪዎች በፖለቲካ ሰዎች ላይ ምን ያህል ተጽዕኖ ማሳረፍ እንደሚችሉ ያሳየናል ማለት ነው። በዛ መልክ እንግዲህ እሳቸውም ደግሞ በምልክት ነው በቃል ብቻ ሳይሆን በመረጃ ነው አረጋግጠው ስልጣኑን እንደለጡ የሰጡት ነው የሚባለው። የሰውዬ አህያ ጠፍታው እሳቸው ባሉበት ሰፈር አህያ ለመፈለግ ድንገት መጥቶ ነበር ይባላል። እና እዛ አካባቢ ሲደርስ ጊዜ እዚህ ደርሻ ፖይንት ትልቅ ሰው ያላህን ነብይ ሳልዘይር አልሄድም ብሎ እግር መንገዱን ጎራ ብሎ ይገባል እሳቸው ጋር መጥቶ አሰላሙ አለይኩም ይላቸዋል ይዘይራቸዋል ያነጋግራቸዋል። እና በዚህ ሁኔታ ላይ እያለ አላህ ቀደም ሲል ምልክት ሰጥቷቸው ነበር ይባላል። ለዚህ ለሹመት የሚበቃው ሰውዬ በሚገባ ጊዜ ቁመቱን በዚህ ለካው ብሎ አንዲት ዘንግ ሰጥቷቸው ነበር ይባላል። እንደገና ደግሞ ቅባት የምትባል ነገር ቅባት ቅዱስ የሚባለው በተለምዶ ከዛ ተነስተው ነው እንደ ቅባት ያለች ነገር ሰጣቸውና አንድ ሰው ይገባልሃል ድንገት እሱ በሚገባ ጊዜ ቁመቱ በዚህ ልክ መሆኑን ለካ። እንደገና ከዛ በኋላ ቁመቱ ልክ ከመጣ ይችን ቅባት አናቱ ላይ አድርግለት የዛ ጊዜ ልክ እንደ ሽሮ ተፈላለች አናቱ ላይ ሲጨምራት ያ ነው ለእስራኤል ንጉስ የሚሆነው በማለት ነበር ያሰማ እንደ የነገራቸው ነው የሚባለው። እና ሰውየው ሲገባ ጊዜ ልባቸው ዱዓ አለ ደነገጡ። ይሄ ሰውዬ ሳይሆን አልቀረም አሉና ልክ ሰላምታ አቅርቦ ቸኩሎ ነበርና ሊወጣ ቆም እንዳለ ወዳውኑ የሚሸኙ መስለው ብድጋሉና ያቺን ዘክ ተጎናቸው ብድጋርገው በጎኑ እንዲያርገው ቆም አደረጓል። እና ልክ መጣች ቁመቱ ማለት ነው ሳታጥረም ሳትበዛ ይሄ ግዜ ይሄ ሰው የማራሱ መሆኑ ነው አሉና ያቺን ቅባታን ሰው አናቱ ላይ ሲጨምሩ ወዳው እንደ ሽሮ ፈላች ይባላል። እርግጠኛ ሆኑ ሰውዬ አሁን እንግዲህ አህያ ፍለጋውን ተውና የእስራኤል ንጉስ አድርጓልና ጌታ ህዝቦችን ለማስተዳደር ተዘጋጅ አይዎችን ተዋቸውና አሉት ይባላል። ደነገጠሱ ምን ይያሉ ነው አለ። እኔ እንዲሁ ተራ ምስኪን የሆንኩኝ ሰውዬ እንደገና ደግሞ እስራኤልን በንጉስነት ትመራለህ ብለው ትሳለቁብኛለሁ ትቀልዱብኛለሁ እንዴ አላቸው። እውነት አልመሰለው ተምሬ ነው ጌታዬ አዞኝ ነው ብለው ያረጋግጡለታል። ይህ ጊዜ እሱም እንግዲህ ጨነቀው እስራኤሎች በቀላሉ የማይቀበሉ መሆናቸውን ስለሚያት እንዴት አድርገው ነው ታዲያ እነሱ ሊቀበሉኝ የሚችሉት በሚላቸው ጊዜ እሱማ ያው ጠይቀውኛል በጥያቄው መሰረት እኔ ነኝና መልሱን ያመጣሁት እኔ አስተዋውቅሃለሁኝ አሉት ማለት ነው። በዛ መልክ እሳቸው ነገሩለት እነላ ቀድባ አሰለኩም ጧሉት ያው በጠየቃችሁት መሰረት ጧሉት የሚባለውን ሰውዬ ከእናንተ መካከል ንጉስ እንዲሆናችሁ መርጦ አስነስቶላቸዋል እና ተቀበሉ አሏቸው። قالوا ان يكون له الملك علينا ونحن احق بالملك منه ارا بسلطان انيا يلقونس كرسو بيجيغو يلاقننا يبلطن شروታ ያለ ልምብ ያለ ሰዎች ሆነን ይያለን እሱ እንደገና በእኛ ላይ እንዴት ንጉስ ሊሆን ይችላል በእኛ ላይ እሱ sultaan ሊኖረው አይገባውም ተሳሳት ካሏቸው ማለት ነው። ወለም ተሳተ ምን المال አንደኛ ንቃት ወይም ትምርት የለው ህዝብ ለማስተዳደር የሚያስችል ሁለተኛ ደግሞ ገንዘብ የለው ማለት እነሱ እንግዲህ ባለ sultaanዎችን በገንዘብ ነበር ያው ከበርቲዎቹ ተሰሚነት ስላላቸው እነሱ ነበር መምረጥ የለመዱት ማለት ነው። እና አሁን ከገንዘቡ ገንዘብ የለው ከእውቀቱ እውቀት የለው በእነሱ አባባል ነው እንደገና ከልምዱ ልምድ የለው ካሁን ቀደም የተነጉት አይደለም የዚህን የህዝብ መስተዳደር አይቶ ሰምቶ የማያውቅ ተራ በግረኛ እንዴት እኛን ያስተዳድረን ይችላል በማለት አጣጣሉት ማለት ነው። ይህ ጊዜ ቃል ኢነላህ አስጠፋሁ አለይኩም አሉ እንግዲህ ወደዳችሁም ጠላችሁም አላህ በእናንተ ላይ ይህን ሰውዬ መርጦታል አሉ። ወዛደው በስጠተን ፊል ዒልሚ ወልጅስ ደግሞ ለዚህ ስልጣን ብቁ የሚያደርገው እናንተ እንደምትሉት ሀብት ሳይሆን መሟላት ያለበት ሌላ ሁለት ነገር ነው እና እሱ ምንድነው አንደኛ እውቀት አለው የዲን እውቀት ነበረው ይባላል አሊም ነበረ እና እናንተ ይልቁንስ ብዙዎቻችሁ የማታውቁትን የዲን እውቀት ጠለቅ አድርጎ ያውቃል ተውራት ተምሮ ነበረ። ሁለተኛ ደግሞ ንጉስ የሚሆን ሰው ላይን ግርማ እንዲኖረው እንዲከብድ ለሰው ሰውነቱ ዘለል ያለ ቁመቱ ተፋ ያለ ግርማ ያለው መሆኑ ነው የሚፈለገው ዛላው ደስ የሚል ነው የሚያሳፍር አይደለም። ስለዚህ ከቁመቱ ቁመት ከሰውነቱ ሰውነት እንደገና በእውቀቱም በኩል በቂ እውቀት ያለው እስከሆነ ድረስ እናንተ የማትቀበሉበት ምክንያት የለም ብለው ተከራከሩ ነብዩ ማለት ነው። ወላሁ ዩቲ ሙልከሁ መየሻ ከዛሬ ደግሞ በዚህ ሰውዬ በተሰው ውስጥ ባለስልጣን አልነበረም ስለምትሉት ስልጣን በመወረስ ብቻ አይደለም የሚመጣው አንዳንድ ጊዜ ጌታ ስልጣንን ለፈለገው ሰው ይሰጣልና ለዚህ ሰው እየተሰጠው ምን ታረጉታላችሁ ላይሳሉ አማይፋል ነውና አላህ ከሰጠው ማንንም ሰው መከልከል አይችልም አሏቸው። ወላሁ ዋሲዑን ዓሊም አላህ ደግሞ ለእንዲህ አይነት ለተረሱና ለወደቁ ቢረሰቦች አንዳንድ ጊዜ እድል ለመስጠት ችሮታው ሰፊ ነው ለነሱም ይሰጣቸዋል ማለት ነው። እንደገና ደግሞ ሽሮታውን ለማን መስጠት እንደሚገባውም ጠንቅቆ የሚያጌታ ነው አይሳሳት። ስለዚህ ሱሁን ብሎ በእውቀቱ መሰረት በሽሮታው መሰረት ይህን ሰውዬ መርጦታል ሰጥቶታል እናንተ ካሁን በኋላ ወደፊት የምትሉበት ምክንያት አይኖርም አሏቸው ማለት ነው። ይህ ጊዜ እየተቁረመረሙ በግድ ለመቀበል ተገደዱ። ይቺ ነቢዩንም በሌላ በኩል ተጠራጠሯቸው አርሎ አድርጎ ነው አውቆ እነዚህን ደካማ ብሔረሰቦች ሹሞ እነሱን ከኛ በላይ እንዲሆኑ ያሰበው ጉዳይ ነው በማለት ተጠረጠሯቸውና ከጌታ በኩል እውነት እንዳልከው የመረጠው መሆኑን የሚያረጋግጥ ማስረጃ ካላመጣህና ካላሳየህን በስተቀር ተጨባጭ ነገር እኛ ይሄ ነገር አልተዋጠልንም አሏቸው። በዚህ መሰረት አሁንም ምልክት ሊመጣ ነው ማለት ነው። وقال لهم نبيهم إن آية ملكه أن يأتيكم التابوت في سكينة من ربكم ይህ ሰውዬ በእናንተ ላይ ስልጣን የተሰጠውና ንጉስ መሆን የሚገባው ለመሆን ማረጋገጫውና ምልክቱ አሏቸው። አንየቲየኩም ታቡት ቀደም ሲል የነበረው የአባቶቻችሁና የቅድማያቶቻችሁ ቅርጻ ቅርጽ በውስጡ የተቀመጠበት ሳንዱቅ ይመጣላችኋል። ይህ ሰኪነቱ ሚን ረቢኩም እና በዛ በሳንዱቅ ውስጥ ከጌታችሁ የሆነ እርካታ ወይም ደበብታ ያለበት ሲሆን ወበቅየቱን እንደገና የተለያዩ ቁርራጮችና ቁሳቁሶች ሚማተረካ አሉ ሙሳ ወአሉ ሃሩን የነብዩላህ ሙሳና ሃሩን ወይም የነሱ ትውልዶች ከተተዋቸው ካለፉት ቅርጻ ቅርጾች የተለያዩ ቃዎች በውስጡ ያሉበት ሲሆን የነ ነብዩላህ ሙሳ ሳንዱቅ ይመጣላችሁ አላሏቸው። እና ይህን ሳንዱቅ እንዴት ነው የሚመጣው ከተባለ ተህሚሉሁል መላኢካ ከጥላት ቦታ ወስደው መላእክቶቹ እየተሸከሙ ነው የሚያመጡት ብለው ነገሯቸው። እነ ፊ ዳሊከ ለአየተ ለኩም እና ከጠፋ ብዙ ዘመናትና አመታት ያስቆጠረው ሳንዱቅ በውስጡ ያለው ምስጢር ቃዎች ሁሉ ሳይጠፉ በመላእካ መጥቶ ለዚህ ሰውዬ መሰጠቱ በአላህ ዘንድ እሱ ለመመረጡና ለመሾሙ ይህ ተጨባጭ የሆነ ማስረጃ ነው። ኢንኩንቱም ሙእሚኒን እኔ የምላችሁን የምታምኑ ወይም ደግሞ በአላህ ስብሐነሁ ወተዓላ ቁድራና ሰውየውን የመረጠው ለመሆኑ የምታምኑና የምትስማሙ ከሆናችሁ ከዚህ የበለጠ ግልጽ ማስረጃ ያለ አይመስለኝም በማለት አስረዷቸው ማለት ነው። እና በተባለው መሰረት ሰውየው እንግዲህ ተቀመጠና ያው ነብዩ ባሉበት ቦታ ህዝቡን ዙሪያውን ከቦ አተፍትፎ እያየ እሱ ዙፋኑ ላይ ተቀምጦ መላእክቶቹ ያንን ሳንዱቅ በአየር ላይ እያንከባከቡ ይዘውት መጡ ይባላል። እና ልክ በሱ አቅጣጫ ሲዘልፍ ወደ መሬት ዝቅ ብሎ ወረደና እሱ ፊት ላይ ዙፋኑ አካባቢ አረፈ። ይህ ጊዜ ሁላቸውም በአይን ስጋቸው ስላዩት ሊክዱ አልቻሉም። እውነትም ይህ ሰውዬ ጌታ መርጦታል ማለት ነው፣ እንግዲህ ያው መቀበል አለብን በማለት እያቅማሙ ቢሆንም ተቀበሉት ይባላል። فلما فصل طالوت بالجنود قال إن الله مبتليكم بنهر فمن شرب منه فليس مني ومن لم يطعمه فإنه مني إلا من اغترف غرفة بيده فشربوا منه إلا قليلا منهم فلما جاوزه هو والذين آمنوا معه قالوا لا طاقة لنا اليوم بجالوت وجنوده قال الذين يظنون أنهم ملاقوا الله كم من فئة قليلة غلبت فئة كثيرة بإذن الله والله مع الصابرين ولما برزوا لجالوت وجنوده قالوا ربنا أفرغ علينا صبرا وثبت أقدامنا وانصرنا على القوم الكافرين فهزموهم بإذن الله وقتل داود جالوت وآتاه الله الملك والحكمة وعلمه مما يشاء ولولا دفع الله الناس بعضهم ببعض لفسدت الأرض ولكن الله ذو فضل على العالمين تلك آيات الله نتلوها عليك بالحق وإنك لمن المرسلين فلما فصل طالوت بالجنود ان ايه طالوت يتبالى نكوس انجدي سلطانون كتركبنا كارجاجت ابو هالا سراويتون اتاقونا الزقايتو كمن وريا اقرو ودي اتلات اقر انكسكاتي ادرقو تكتماو سيوات اما كذيه الى انا كتماو اتشو يا بيت المجلس نبرا فبيت المجلس سراويتون انجدي كتت اووجنا بميقبا سنقونا تاتقو ሲንቀሳቀስና ጉዞ ሲጀምር ጊዜ የወጥሮውንም ተቃውሞ አድርገዋል ማለትም ስለሚያቅ ሰው ምን ያህል እንዳመነውና ትዛዙን እንዴት እንደሚያከብር ለመፈተን ፈለገ። ሰው መቼም ስልጣን በሚይዝ ጊዜ አይኑ ይከፈታል እንደሚባለው ከወዲሁ አስተዳደር አይችልም እያሉ ነሱ ሲጠራጠሩ እሱ ግን ሊሰራላቸው ነው ማለት ነው። ምን አለ ልክ ተከተማ ወጥተው በረሃማ ቦታ አለ፣ በጣም የፀሐይ የሚያጠቃበትና ረሟጫ የሚከብድበት። እዛ ቦታ ላይ ሲደርሱ ፀሐይ አቀለጣቸው፣ እንደገና ውሃ ጥም ደግሞ ተለቀቀባቸው ይባላል። ልክ እዛ ወንዝ ነበረ ትልቅ አለት፣ እዛ በሚደርሱበት ጊዜ ነህረ ሸሪዓ ይባላል፣ በኡርዱንና በፍልስጢን መካከል የሚገኝ ቦታ እና እዛ ወንዝ ደርሰን ውሃ ጠግበን እያሉ በጉጉት እየተንጋጉ ሲወርዱ መግለጫ አወጣ ወዳውኑ ማለት ነው። ምን የሚል قال ان الله مبتليكم بنهر እዚህ ቢታችሁ በመታውት ያለት ውሃ ጌታ የአላህ ሳይፈትናችሁ አልቀረም አላችሁ። فمن شرب منه እና አሁን ከኔ ሰራዊት እዛ ወንዝ በመንደርስበት ጊዜ የሚጠጣ ሰው ፈለይሰ ሚኒ የኔ ተታማኝ ወታደር አይደለም እንዳትጠጡ በማለት ማዕቀብ ጣለባቸው ማለት ነው። ወመለም የጣሙ ያንን ውሃ ያልቀመሰ ፈኢነሁ ሚኒ ይህ ታማኝ የኔ ሰራዊት ነውና ውሃ በመጠጣትና ባለመጠጣት ነው ታማኝነታችሁንም ማረጋግጠው አላቸው ማለት ነው። ግን ውሃ ጥሙ በጣም አጥቅቷቸው ስለነበረ በጣም እንዳይጎዱ ትንሽ ደግሞ ማሻሻያ ሰጣቸው። ኢላ መን ይተረፈ ሁርፈተን ቢየዲሂ እና ከንፈሩንና ላንቃውን ለማራራት ያህል በእጁ አንዴ ሁለት ጊዜ ጠለፍ አድርጎ የቀመሰው ብቻ ትቀር የዚህን ያህል ግድ የለም። ግን እንደው በጣም ጠምቶናል ብላችሁ አጎንብሳችሁ ሆዳችሁ ውስጥ የሚያጋጥት ካፈሳችሁ የኔ አይደላችሁም እና ይህን ወቁና ተጠንቀቁ አላቸው ማለት ነው። እስራኤሎች ደግሞ እንደዚህ እንኳን በሆዳቸው መጥቶባቸው እንዳውም አመፀኞች ናቸው ይሄ ነው የፈራ ነው ወትሮውን ሲሄዳ ነገር ብሎ ብሎ ስልጣን ሲዝ ደግሞ ውሃ አትጠጡ የሚል ባለ ስልጣን መጣ አሉና ግድ የለም እዛ እንድረስ እንጂ የሆነ ይሁን አንተው ምያሉ ወረዱና እዛ ውሃ ሲደርሱ ፈሸሪቡ منه الا قليلا منهم ከዛ ከወንዝ ውሃ አብዛኛዎቹ አጎንብሰው አንደበሬ አፈሱት ወዳቸው ተሚያጋት ድረስ በጣም ጥቂቶቹ ብቻ ሲቀሩ ይላል። እንደሚባለው ግዛታቸው ወደ 80 ሺህ ነበሩ 76 ሺህ የሚሆነው ሲጠጣ 4 ሺህ ብቻ ቀረ ነው የሚባለው። እና በዚህ መልኩ እንግዲህ ተፈተኑና በፈተና ወደቁ። ገና ያመጀመሪያው ፈላአተይቱ ሚን ኩቲበ አለይኩም ወልቂታሉ አላ ቱቃቲሉ ያሉት ነብዩ ተደን ያሁን በሁለተኛ ዙር ደግሞ ደረሰባቸው። መጀመሪያ ባለ ስልጣኑን አንቀበልም ብለው ብዙ ተከራከሩ። ባለስልጣኑን ሲቀበሉ ደግሞ የሰጣቸውን መመሪያና ትዛዝ ማክበር ሲገባቸው እንዴት ደግሞ አትጠጡ ይለናል በማለት በሁለተኛ ደረጃ ደግሞ ከፍቃድ ውጭ ሆኑ። እና እሱ ይህን ያደረገበት ምክንያቱ በህዝቦች ዘንዳ ምን ያህል ተሰሚነት ያለው መሆኑን እጥላት ዘንድ ሂዶ ከመጋፈጡ በፊት ሰራዊቱ እሱ ጋራ ምን ያህል ታማኝ መሆኑን ማረጋገጥ ነበረበት ማለት ነው። እና ተሰሚነት የሌለው ሰው እጥላት ፊት ከሄደ በኋላ በዚህ ውረዱ ይህን እንዲያርጉ ያለ እንደሆነ እምቢ ያሉት እንደው ችግር ስለሚፈጥር በቀላሉ ምን ያህል ትዕዛዝን ያከብሩታል እውነት እነዚህ ሰዎች ተስማምተዋል እንደ መሪ ይቆጥሩኛል ብሎ ነው ይፈትናቸው የፈለገው ማለት ነው። እንደ ፈራውም ብዙዎቹ ያው ልባቸው ስለሸፈተ አልተቀበሉትምና ከሰማንያ ሺህ 76 ሺህ ሲያምስ 4 ሺህ ብቻ በታማኝነት ውሃውን ሳይጠጡ ተገኙ ነው የሚለው። ፈለማ ጃወዘሁ እና ያንን የወንዝ ውሃ አልፎ ተሻግሮ በሚሄድበት ጊዜ ሆ ይሄ አሚሩ ንጉሱና ወለዲነ አመኑ ማሁ እነዚያ እሱ ጋራ ያመኑት ትክክለኛና ታማኝ ወታደሮቹ ልክ ወንዙን ተሻግረው ወደ ማዶ እንደደረሱ ቃሉ ላ ጧቀተ ለና ልየውመ ቢጃሉተ ወጅኑድህ እነዚህ ውሃውን የጠጡት ብዙሃኖቹ እኛ እንግዲህ በዛሬ ዕለት ጃሉት የሚባለውን ጥላታችንና ሰራዊቱን የምንቋቋምበት ኃይልና ጉልበት የለንም። እኛ ይህንን በጣም ኃያል ጦር እንዴት አድርገን ነው የምንገጥመው? አጉል ልታስፈጀን ነው እንጂ መሄድ አንፈልግም፣ ከዚህ በኋላ አናልፍም ብለው አመጡ። እነዚያ ብዙሃኖቹ 76 ሺህ የሚገመቱት ማለት ነው። قال الذين يظنون انهم ملاقوا الله كم من فئه قليله غلبت فئه كثيره باذن الله انذيا كموت በኋላ ተነስተው አላህ ዘንዳ መከናኘትን በጽኑ የሚያምኑ የሆኑት ጠንካራ ወታደሮች ግን እነሱ በጣም ቁጥራቸው ጥቂት ከመሆኑም ጋራ كم من فئه قليله الناس ስንትና ስንት ነው በጣም ጥቂት የሚባሉ ኃይሎች ገለበት ፊአተን ከቲረተን ቢኢዝኒላህ በአላህ ፍቃድ በጣም ብዙ የሆኑ ሰራዊቶችን የረቱና ያሸነፉ በታሪክ በጣም ብዙ እንደሆኑ እንማራለን። ታዳኛ ቁጥራችን ቢያንስስ አላህ እስከረጃን ድረስ ለምን እኛ እንመለሳለን በማለት እነዚህ 4 ሺህ ብቻ የሆኑ ታማኝ ወታደሮች ጧሉትን መሪያቸውን መርተን ሂድ ግደለም እኛን በቀሃለን በማለት ሞራል ሰጡት ይባላል። والله مع الصابرين ان الله سبحانه وتعالى ታጋሾች ጋር ነውና በርዳታውና በእንክብካቤው ጌታችን ይረዳናል እነሱ ቢቀሩና ቢፈሩ እኛ አንፈራም በማለት ገፍተው ለመሄድና ለመዋጋት ቁርጠኝነታቸውን ገለጡና አረጋገጡላቸው ይላል። በዚያ መሰረት እንግዲህ ያ ሁሉ 76000 የሚሆን ዘግቶ ቀረ። ልክ ውሃውን ሲጠጣ ፍርሃቱን ውሃው ጋር አጠጥቶት እዛው ቀረ ማለት ነው። እነዚህ 4000 ብቻ የሆኑ ሙእሚኖች ግን ግድ የለም መርተኔት፣ ነገሩ በብዛት አይደለም፣ አላህ ጋራ ያለን አላቃ ጠንካራ እስከሆነ ድረስ ጌታችን ይረዳናል፣ እኛ ደግሞ እስከ መጨረሻው ድረስ በታማኝነት እንዋጋለን አሉና ቀጠሉ ማለት ነው። እንዳሉትም ገፍተው ሄዱና እጥላት ጋር ፊት ለፊት ተፋጠጡ። ወለማ በረዙ ሊጃሉተ ወጅኑዲሂ፣ ጃሉትና ሰራዊቱ ጋራ ጦር ሜዳው ላይ ተገናኝተው ፊት ለፊት ሲደራደሩና ቢልቢሌ ሲወርዱ ጊዜ ቃሉ፣ ውጊያው ከመጀመሩ በፊት ገና በዝግጅት ላይ እያሉ የሚከተለውን ነቂ ታሪካዊ አባባል ተናገሩ። 3 ዱዓዎች ሊያደርጉ ነው ጌታቸውን ማለት ነው። ምን አሉ? በመጀመሪያ ረበና፣ ጌታችን ሆይ አፍሪግ አለይና ሶብረን፣ እንግዲህ በእኛ ላይ የትግስትን ውሃ አንቧቧልን፣ ልክ ትግስትን እንዳሸንዳ ውሃ አድርገ በላያችን ላይ አውርድና ለጥላት እማንበገር አድርገን በማለት ለመኑ ጌታቸውን። ወሰቢት አቅዳመና፣ ጥላቶቻችን ደግሞ በኃይላቸው ቢጫኑንና ቢያይሉንም እንዲያንፈራ እግሮቻችንን እዚህ ጦር ሜዳ ላይ ልክ የተቸከለ መሰሶ አትመስልልን፣ የፍርሃት ሀሳብ በልባችን እንዳይመጣ አሉ ማለት ነው። ሁለተኛ፣ ሶስተኛ ደግሞ ወንሱርና አለልቀው ሚልካፊሪን፣ ወትሮም አንተን ተማምነን ነውና ገፍተን የመጣ ነው፣ በእነዚህ ከሃዲ በሆኑ ኃይሎች ላይ ቢል አቀዳጀንና እርዳን ጌታችን ብለው ልባዊ የሆነ ጸሎታቸውን አስተጋቡ። ይህ ጊዜ ጌታም ከልባቸው የተነሱ መሆናቸውን ስላወቀ ተቀበላቸውና ወዳውኑ የሚመኙት ሁሉ እንዲሳካላቸው አደረገ። በመሆኑም ፈሀዘሙሁም ቢኢዝኒላህ፣ በአላህ ፍቃድ ወዳውኑ በጣም እነዚህ የተፈሩና የተደነቁ የነበሩትን የጃሉትን ኃይሎች ወዳውኑ ረቷቸውና ድል መቷቸው። ወቀተለ ዳውዱ ጃሉት፣ በተለይም ከዚህ ከጧሉት ኃይሎች መካከል ገና ለጋ የሆነ ዳውድ የሚባል ልጅ ነበረ። እሱ ሳይጠበቅ የነዛን የኃይለኞቹን መሪ ንጉሱን ጃሉትን ገረሰሰው ነው የሚለው። ወአታሁ አላሁ ልሙልክ፣ እና ይሄ ልጅ አስቀድሞ የጥላትን ቁንጮ በማውረዱ አላህ ስብሓነሁ ወተዓላ ባረከውና በዛው። እንደገና ወደፊት ሲያድግ ስልጣንን በተረኝነት ለሱ አሳልፎ ሰጠው። ወልሕክመተ፣ ጥበብንና እውቀትንም አጎናጸፈው። ወአለመሁ ሚማ የሻ፣ አላህ የፈለገውን ጠቃሚ እውቀትም ሁሉ ለገሰውና አሳወቀው። ወለውላ ደፍዑላሂ ናሰ በዕደሁም ቢበዕድ፣ በዚህ መልክ ሰዎችን ከፊሉን በከፊሉ ጌታ መገፍተሩ ባይኖር ኑሮ፣ አንድ ኃይል እንግዲህ እኔ ብዛት አለኝ ጉልበት አለኝ ብሎ በህገ ወጥነት ሌሎችን ደካማ ህዝቦች ሊጨፈጭፍ በሚነሳበት ጊዜ ያላሰበውና ያልጠበቀው ኃይል አንስቶ እንደዚህ ዲባቅ መምታቱ ባይኖር ኑሮ ለፈሰደት ልአርድ፣ ይህች ምድር እስካሁን ከጥቅም ውጭ ትሆን ነበረ። ግን ጥጋበኞች በተነሱ ቁጥር ባልታሰበ ኃይል ነው እንደዚህ ማወድቃቸው ይላል። ወላኪን አላህ ዙ ፈዱሊን አለል ዓለሚን፣ ግን አላህ ሱብሓነሁ ወተዓላ በዓለም ህብረተሰብ ላይ የትሩፋትና የችሮታ ባለቤት ነውና ጥጋበኞች ያለ አግባብ ስርዓት አልበኝነትን ሊያስፋፉ በተነሱ ቁጥር እንደዚህ የሚያዋርዳቸው ይልክላቸዋል ይላል። እና እንግዲህ እንደተባለው እነዚያ 4000 የሚሆኑ ሰራዊቶች ንጉሱ ጧሉት ጋራ በብርታት ሂደው ሲጋጠሙ አላህ ሱብሓነሁ ወተዓላ ኃይሉን ሰጣቸው። እና ውጊያው እንደተጀመረ ባልተጠበቀ መልክ ነው እንዳውም ቢሉ ፈጥኖ የደረሰው ነው የሚባለው። ዳውድ ነቢዩላህ ዳውድ የዛ ጊዜ ገና ለጋ ልጅ ነበሩ። እንደሚባለው እድሜያቸው ከ12 ዓመት አያልፍም ነበር ይባላል። መጀመሪያውንም እንዳውም ጦሩ ተደብልቅ ይሄዳለሁ ሲሉ አንተ ህፃን ነህ መሄድ የለብህም ተብለው እምቢ ብለዋቸው ቤተሰቦቹም ንጉሱም አልቀበልም ህፃን ብሎ በስንት መከራ በማላጅ ነው የሄዱት። ግን አላህ ነስሩን በሳቸው እጅ ሊያደርገው አስቧል ማለት ነው። እንደሚባለው ወደ 12 ወንድማማቾች ነበሩ የዳውድ። ኢሻ ይባላል አባታቸው። የኢሻ ልጆች 12 ጀግኖች ነበሩ። ከ12ቱ የመጨረሻውና ህፃኑ ዳውድ ናቸው። እና ሌሎቹ 11ዎቹ የደረሱ ጎረምሶች ነበሩ። እነሱ ለጦርነቱ ተመልምለው ታጥቀው ሲነሱ ይሄኛው ከወንድሞቼ ተለይቼ አልቀርም አሉ። ገና ፍየል የሚጠብቁ አጓጉል ልጅ ነበሩ። እና በተሰብ የለም አንተማ አጣና አልደረስክም አይሆንም ብለው ተቃወሟቸው። የለም እኔ ማንንም ትልቅ ሰው የሚሰራውን ሁሉ ለመስራት ይችላልውኝ አልቀርም ይላሉ ማለት ነው። ይሄ ታሪካዊ ጦርነት ነው። ይህ ጊዜ በተሰቦቹ ጋር ተነታርከው ያው ነብዩ እዛ ንጉሱ ጋር እንሄድና ንጉሱ አልቀበልም ካለ ዘው መለሳለሁኝ በማለት ሄዱ ገብተው ይባላል። እና እዛ በሚሄዱ ጊዜ ይሄ ልጅ ደግሞ ምንድነው ሲል ያው ለወንድሞቼ ተለይቼ አልቀርም ብሎ አሸነፈን ቅርብ እንለው እዛው ንጉሱ ይመልሰን ብሎ ይበልሰኝ ብሎ መጣ ይላሉ። እና ቀሳጥሬው ልጅ አንተ ገና ልጅ ነህ ጥላትም መሳቂያ ያረገናል ህፃኑ ሁሉ ሰብስበው መጡ ምናምን እንዳንባል አንተ ግድ የለም በሌላ ጊዜ ስትደርስ በሁለተኛ በሶስተኛ ዙር ትገባለህ አሁን ተመለስ ይሉታል። ላ እኔ እችላለሁ አልመለስም አለ ይባል። እና ይሄን በሚሉ ጊዜ እንዴት እችላለህ አንተ በጣም ለጋ ነህ እኮ ጦርነት እኮ ከባድ ነው አንዴ አሳዶ መያዝ ወይም ደግሞ ሸሽቶ ማምለጥ ታግሎ መንጠቅ የመሳሰሉ ብዙ ነገሮች አሉ አንተ ምንም ማድረግ አትችልም ይላል። እችላለሁ ይሄ የሚባለው ሁሉ ነገር ለማድረግ ዝግጁ ነኝ አላቸው ይባላል። እና ምን ያህል ነው አንተ ፍጥነትህና ጉልበትህ በሚሏቸው ጊዜ እኔማ እንግዲህ ጉልበቴ ምን ያህል እንደሆነ ለማወቅ ከፈለጉ እውነቱን ልንገረወት አለ ይባላል ንጉሱ። እሺ እኔ ፍየል እረኛ ነኝ ተኩላ የምትባል ኃይለኛ አውሬ አለች እሷ አግታ መጣ በጎችን በምትይዝብ ጊዜ አስታሪቼ ይዛታለሁኛ ተኩላ ማንም ሰው አሯሩጦ ሊደርስባት አይችልም ግን እኔን አታመልጠኝም አሉ ሩጬ ይዛትና እንደ ፍየል ሀፏ ላይ እንደዚህ በጀ መንግጌ የነከሰቻትን በግ አስጥላታለሁኝ። እንግዲህ ተኩላን አሳድዶ መያዝ እንደገና ደግሞ የነከሰችውን ነገር ካፏ ፈልቅቆ ማስቀረት ቀላል ነገር አይደለም ማንም አንቱ የተባለ ጀግና ሊያረገው አይችልም ይህንን አደርጋለሁኝ ብሎ ተናገሩ። ይህን ያደርጋለች ብለው በተሰቡ ስተዩ ጊዜ አዎ ይህንማ ያደርጋለሁ ታዲያ እንደ አይነቷን ጀግና ትቼ ነው እንደምሄደው እሱንማ ፈልገዋለሁኝ በማለት እንዳውም በግንባር ቀደምነት አሰለፉት ይባላል። እንዳሉትም እንግዲህ መሳሪያም አልታጠቀ ገና ልጅ ስለሆነ ሰይፍም ወላ ሌላ የጦር መሳሪያ ለማንገብ አልቻለም እየረዘመ እየተጎተተ አስቸገረው። ይህ ጊዜ ፍየሎችን የሚጠብቅበት ወንጭፍ ብቻ ነው ይዞ የሄደው ይባላል። የወንጭፍ ድንጋይ እንግዲህ መወርወር ለምዷል። እዛ ጦሩ ፊት ለፊት በሚደርስበት ጊዜ የጃሉት የሚባል የመጁሳ ንጉስ ነው በጣም የጠገበ ኃይለኛ ነው ሰራዊቱ ምርዝት ይመስላል ዳርቻው አይታይም ስፋትና ብዛቱ። አሁን እነዚህ ሁለት ፍሬ ሆነው እንደዚህ ብቅ አሉ። እንዴ እነዚህ ናቸው እንደኛን የሚዋጉት እያሉ በንቄት ሲሳለቁባቸው ዳውድ ደግሞ ልጅ ናቸው እና ሰልፉም ውስጥ አይገቡም ሌላው ሰራዊት ያው በስርዓት ተሰልፎ ነው እሳቸው ወደ አወድ ይሯሯጣሉ። ያ ደግሞ እንደዚህ ጥልፍ የሚለው ምንድን ነው ይላል ንጉሱ በንቄት አይን አሻግሮ እያየው። ያው ሲጨንቃቸው ጊዜ ህፃናቱንም እንጓፉ ስላመጡት ስርዓት መያዝ የማይችሉ ህፃኖች እኮ ናቸው ሰራዊቶቹ ይላል። የበለጠ አላህ ሲያዘናጃቸው ማለት ነው በቃ ዋጋ የለውም እንዳው እኛ ደግሞ ሰው ናቸው ብለን ለእነሱ ይህን ሁሉ ሀይል ማሰለፋችን እያሉት እንደላቀቁ ዳውድ ወይ ገና ጦርነቱ ሳይጀመር በሰልፍ ላይ እሱም ሰራዊቱን እንደዚህ እያስተካከለ በዘንግ እንዲህ እየተዘዋወረ አንተ ወደፊት አንተ ወደ ኋላ እያለ ያስተካክላል። እነሱም ደግሞ በበኩላቸው ያችኑ ያላቸውን ሀይል ያስተካክላሉ። ዳውድ ግን ከሰልፉ ውጭ ፈንጠር ብለው ሄዱና ድንጋቸውን ደቀኑና በዛ በወንጭፍ እንደዚህ መለካት ጀመሩ። አደርሳለሁ አላደርስም እያሉ በግምት እንዲህ ይወነውኑ አስገባ ይባላል። እና ያ ንጉሱ እንግዲህ ይሯሯጣል ወደ ወዲህ። በሚሯሯጥበት ጊዜ እሳቸው ፈጠን ብለው ሄዱና ጠጋ በማለት የሚያደርሱበት እርቀት ላይ ሆኑና ያችን የወንጭፍ ድንጋይ አነጣጥረው ሲለቋት ጊዜ በግንባሯ አስገቡበት ይባላል። ልክ ጦርነቱ ሳይጀመር ንጉሱ ወደቀ። ወዲያውኑ ጦሩ ተፈታ። ጉራጭ ድሮ ያሁሉ ጦር ገደል ገባ ማለት ነው። እና ባልተጠበቀ ሁኔታ ከነዛ ተጥቂት ሰራዊቶች ሁለቱም ሶስቱም ሰው እንኳን ሳይሞትባቸው ወዳውኑ ፈጥነው ዲሉን ተቀዳጁት የሚለው በዚህ መልክ ነው ማለት ነው። እና ይህንን ለማድረግ ደግሞ የንጉሱ ቃሉት በጣም ጎበዝ ነበረ። አስቀድሞ ሰራዊቶችን ሞራል የሚገነባ መመሪያ ሰጥቷቸው ነበረ። ውድድርም እንዲያደርጉ በጀግንነት ገድል እንዲሰሩም አድርጎ ነበር ይባላል። ዛሬ ዲል ማድረጋችን በአላህ ፍቃድ አይቀርም፣ ግን ታሪክ የሰራ ሰራዊት ከኔ መካከል አንዲት ውብ ልጅ ነበረችው ፀሐይ የመሰለች ይባላል። እሷን እድረዋለሁኝ። እንደገና ደግሞ ካለ ንብረቴ ግማሹን እሰጠዋለሁኝ፣ ስልጣኔንም አካፍለዋለሁ ብሎ ቃል ገብቶ ነበረ ማለት ነው። እና ዳውድ እንግዲህ ሳይታሰብ ይህንን እድል ሊያገኙ ነው ማለት ነው። ያንን ንጉሥ ገደሉ፣ ዲል አድርገው ተመለሱ። በሚመለሱበት ጊዜ ልጁንም ዳረላቸው፣ ስልጣኑንም አካፈላቸውና ለተወሰነ ጊዜ አብረው ከቆዩ በኋላ እሱ ሞተ። በመጨረሻ ጣሉት ሲሞት እሳቸው ስልጣኑን ተቀለሉት ማን ወአታሁ الله الملك የሚለው በዚህ መልክ ነው። ይሄ ሳይበቃ ደግሞ እንደገና ነብይነትም ተጨመረበት sultano ላይ ማለት ነው። ወአታሁ الله الملك والحكمة የጣሉትን sultan ለሱ አሳልፎ ሰጠው እሱ ሲያልፍ ማለት ነው። እንደገና ደግሞ ጠቃሚ የሆነ የዲንም የዱንያንም ዕውቀትና ጥበብ አላህ Subhanahu Wa Ta'ala ለገሰው ወአለመሁ ሚማ ይሻ አላህ ለሱ ያስተምረው የፈለገውን ጠቃሚ ዕውቀት ሁሉ አሳወቀው። በዚህ መልክ ታሪካቸው እንደገና ተመለሰና ታደሰ። በዳውድ ጊዜ ቆይቶ ደግሞ ያው ልጁ ቀጥሎ ሱለይማን መጣ። የበለጠ ከሃያል ወደ ሃያል እየተሸጋገሩ ሊሄዱ ነው ማለት ነው። እና ይሄንንም ታሪክ እንግዲህ አላህ Subhanahu Wa Ta'ala በዚህ መልክ ያመጣው ሰዎች እንግዲህ በታማኝነት የታገሉ እንደሆነ ቁጥራቸው ቢያንስም ደግሞ የህዝብ መለያየትም ቢመጣ አንዱን ነጥል አንዱን ንቅር ቢልም ጠንካራ ግሩፕ ካለ ጥቂት እንኳን ቢሆን እኔ ረዳዋለሁኝ ማለትን ለማስረዳት ነው ይሄን ታሪክ በዚህ መልክ ያመጣው ማለት ነው። እና ነብዩላህ ዳውድ በወንጭ ድንጋይ ያንን ሀያል ንጉስ በመገርሰሱ ወዳውኑ ድሉን ተመቀዳጀታቸው። እንደገና ደግሞ እሳቸውም ከስልጣን ወደ ስልጣን እየተሸጋገሩ አደጉ ተመነደጉ ማለት ነው። ይልከ አያቱላህ እና እነዚህ ያአላህ አንቀጾች ናቸው ይላል። የእስራኤሎችን ታሪክ በማስመልከት አሁን እንግዲህ በተከታታይ የተጠቀሱትና የተነገሩት እንዲሁ አፍ ታሪክ ነገር ሳይሆን በአላህ በመለኮታዊ ኃይል የወረዱ አንቀጾች ናቸው። ማንም ደግሞ ይሄንን ታሪክ ሊክደው አይችልም። ያርቲል ዋቄ በተጨባጭ በዚህ ምድር ላይ የተከሰተ ነገር ነውና ማለት ነው። ነክሉ አሪክ እና እነዚህን አንቀጾች ታሪክ አዘል የሆኑ አንቀጾች በዚህ መልክ እናነብላለን። ያ መሐመድ ብልሐቂ በትክክል ይላል ወኢነከ ለሚነ ልሙርሰሊን እና ይህንን የመሰለ እንግዲህ የታሪክ እንቆ በዚህ መልክ አንተ በማምጣትህ እና ለሰዎች ለማስረዳት በመቻልህ አንተም በእግድ ከአላህ መለክተኞች አንዱ መሆኑን ያረጋግጣል። እና የአላህ መለክተኛ ባትሆንና ይህን ታሪክ እኔ ባልነግርህ ኑሮ ከዛ አንተ ነበረ በዚህ መልክ የምትነግራቸው እና የምታስተምራቸው። ከእስራኤሎች እንኳን በጣም ሊቅ አዋቂ የሆኑት ካልሆኑ በስተቀር ይህን ታሪክ ብዙዎቹ አያውቁትም ነበር ይባላል። የተለዩ የሆኑ በአባት ደረጃ የደረሱ ነበሩ። አንተ ግን አንድ ቀን ጽሑፍ ሳታነብ ወይም ከታሪክ ሰዎች ጋራ ሳትገናኝና እውቀት ሳትለዋወጥ ይህን የመሰለ ጥልቅ ታሪክ በዚህ መልክ አብጠርጥረህ ለማቅረብ መቻልህ ከእኔ መለክተኞች አንዱ መሆንህን ያረጋግጣል። ቢገባቸው ኑሮ ያንተ ነብይነትም በዚሁ እግር መንገዱን በተረጋገጠላቸው ነበር ማለት ነው። تلك الرسل فضلنا بعضهم على بعض منهم من كلم الله ورفع بعضهم درجات وآتينا عيسى بن مريم البينات وأيدناه بروح القدس ولو شاء الله ما قتل الذين من بعدهم من بعد ما جاءهم البينات ولكن اختلفوا فمنهم من آمن ومنهم من كفر ولو شاء الله ما قتلوا ولكن الله يفعل ما يريد يا ايها الذين امنوا انفقوا مما رزقناكم من قبل ان ياتي يوم لا بيع فيه ولا خلة ولا شفاعة والكافرون هم الظالمون تلك الرسل فضلنا بعضهم على بعض منهم من كلم الله النبي يا الله ملكتنيوش قدم سيل سماچو يتتكسون هنا بليلا اغاتامي ليلا مرافوچم لا يتوسط ከፊላቸውን ከከፊሉ አብልጠናል በደረጃ ይላል። እና እንግዲህ ቀደም ሲል ስለ ነቢዩላህ ሙሳና ስለ ነሃሩን ስለ ነዳውድ ዙ በቅርቡ አውስቶ ነበረ። እነዚህ ሩስሎች ተተወሱ በኋላ ወኢነከ ለሚነል ሙርሰሊን አንተም ከመለክተኞች ነህ በማለት ነበረ ያጠቃለለው። እና እንደ ማንኛውም ተራ መለክተኛ ተደርገው እንዳይወሰዱ ወይም ነቢያት በሙሉ በደረጃ እኩል ናቸው እንዳይባል ብልጫ ያለ መሆኑንና በጣም በከፍተኛ ደረጃ የሚታወቁና ሌሎች ደግሞ መለክተኞች እንዳሉ ለመግለጽ ፈለገ። ስለዚህ እኒህ የአላህ መለክተኞች የተባሉት በተለያየ ጊዜና ቦታ ሲላኩ የቆዩት ፈበልና ባዕቶም አላ ባዕድ ሚንሁም ከፊላቸውን ተከፊሉ ላይ አብልጠነዋል። ሚንሁም ከእነሱ መካከል መን ከለመላህ አላህ በቀጥታ ያናገረው አለ እንደ ነቢዩላህ ሙሳ ማለት ነው። ከነቢዩላህ ሙሳ በፊት የነበሩት ነቢያት ያው በመላይካው አማካይነት ነው እንጂ የአላህ መልእክት የሚደርሳቸው በቀጥታ ያናገረው የለም ማለት ነው። ሙሳን ግን ካለፉት ሁሉ ነቢዮች በማብለጥ ቀጥታ ያላስተርጓሚ አናገረው። ይህ እንግዲህ ከሌሎቹ ነቢዮች ያበለጠ መሆኑን ለማሳየት ነው ማለት ነው። ወረፋ ባዕዶሁም ደረጃቲን፣ አንዳንዶችን ደግሞ ከማንኛውም ነቢይ በደረጃ እጅግ የላቀና የመጠቀ አድርጓቸዋል። ከነዛም መካከል ነቢዩ መሐመድ ይገኙበታል ማለት ነው። ያው ያለፉትን ነቢዮች ሁሉ ደረጃ ያጠቃለሉ ሆነው ነው የመጡት። ወአተይና ዒሳ ብነ መርየም አልበይናቲ፣ እንዲሁም ለመርየም ልጅ ለዒሳ ደግሞ ነቢይነቱንና አላህ ስብሓነሁ ወተዓላ በተአምር ለየት ባለ መልክ የፈጠረው መሆኑን የሚያሳዩና የሚያረጋግጡ ማስረጃዎችን ሰጠ ነው። ወአየድናሁ ቢሩሕ ልቁዱስ፣ እንደገና ደግሞ ታማኝ በሆነው መላይካችን በጅብሪሉል አሚን አጠናከር ነውና ጥላቶቹ እንዳያጠቁትን ጠበቅ ነው። ይህም ከሌሎች ነቢዮች ለየት ያለ ትኩረት የሰጠነው መሆኑን ያሳያል። ጅብሪሉል አሚን ለማንኛውም ነቢይ መልእክት እያመጣ ከመንገርና ከማስተማር በስተቀር ዘብ ቁሞ የጠበቀው የለም። ነቢዩላህ ዒሳን ግን የሁዶቹ እንዳያጠቋቸው በቅርብ እየተከታተለ ይጠብቃቸው ነበረ። በመጨረሻም ያው እነሱ ቆርጠው በሚነሱበት ጊዜ ለማጥቃት በጣራ ገብቶ እሳቸውን አንስቶ ወደ ሰማይ ይዟቸው ሊሄድ ቻለ ማለት ነው። ይህም እንግዲህ ለነቢዩላህ ዒሳ ልዩ ትኩረት የሰጣቸውና ያበለጣቸው መሆኑን ያሳያል። ወለው ሻ አላሁ ማቅተተለ ለዚነ ሚን ባዕድህም ሚን ባዕድ ማ ጃአትሁም ልበይናት፣ አላህ ሱብሓነሁ ወተዓላ ቢሻ ኑሮ ከእነዚህ ነቢያት በኋላ ቀጥለው የመጡትን የክፍለ ዘመናት ህዝቦች እርስ በርሳቸው በእምነት እንዳይለያዩና እንዳይጋደሉ ባደረጋቸው ነበረ። ግን ስላልሻ ነው ይህ አይነት ችግር ሊከሰት የቻለው ማለት ነው። እንግዲህ ምን ለማለት ነው የፈለገው? በአጠቃላይ ነቢያት በማንኛውም ጊዜና በየትኛውም ቦታ በሚመጡበት ጊዜ ጽንሰ ሀሳባቸውና መሰረተ አላማቸው አንድና ወጥ ነው። ሁሉም ላኢላሀ ኢለላህ ሊያስተምሩ ነው የሚመጡት ማለት ነው። እና እነዚህ ሁሉ በመቶ የሚቆጠሩ ነቢዮች ከአንድ አላህ በስተቀር አምላክ የለም በማለት ታስተማሩ በኋላ ከዛ በኋላ ቀጥሎ የሚመጣ ማንኛውም ትውልድ እንደገና ወደ ኩፍርና ወደ ሽርክ ሂዶ አማኞች ጋራ መጨቃጨቅና መጨፋጨፍ አልነበረበትም። ምክንያቱም በተደጋጋሚ እውነቱ ተገልጿልና የሰው ልጆች በአንድ በተውሂድ ጎዳና ነበር ተስማምተው መሄድ ያለባቸው። ግን ይህን ስላልሻላቸው አላህ የሁሉ ነቢይ ተረባርቦ እውነቱን ከገለጠና ካስተማረ በኋላ አሁንም ሽርክና ኩፍር አልጠፋም ብሎ ሁልጊዜያው ከአማኞቹ ጋር በመጋጨትና በመጨፋጨፍ ላይ ይገኛሉ የሰው ልጆች ነው የሚለው። እንደ መለክተኞቹ ድክመትና ርብርቦች ቢሆን ኑሮ ተውሂድ ምንም ተቃራኒ ባላገኘ ነበር በዚህ ምድር ላይ ማለት ነው። ሚን ባዕድ ማ ጃአትሁም ልበይናት፣ እና እነዚህ ህዝቦች በነቢዮች አማካይነት እውነቱንና ውሸቱን የሚለዩ ግልጽ የሆኑ ማስረጃዎች ከመጡና ከደረሷቸው በኋላ እንደገና እስበርሳቸው በሀሳብ ባልተከፋፈሉና ባልተጨፋጨፉ ነበር። ግን ይህንን የአላህ ስብሓነሁ ወተዓላ አደራ ወደ ጎን በመተውና በምቀኝነት አንበለጥም በማለት ወደ ኋላ ተጎተቱና ነቢዮችና ተከታዮቻቸው ጋር አተካራ ፈጠሩ። ቢመከሩም ቢነገሩም ይሻላሉም ወላኪን ይክተለፉ፣ በዛው በመጨቃጨቁና በመለያየቱ ገፉበት። ፈሚንሁም መን አመነ፣ ይህን ስል ታዲያ አማኝ ጠፍቷል ማለት አይደለም። ከነዙ ከህዝቦች መካከል በነቢዮች ጥሪ ያመነ ይገኛል። ወሚንሁም መን ከፈር፣ ከነሱም መካከል ደግሞ ወደ ክህደት የገባ አለ ማለት ነው። ወለው ሻ አላህ አላህ አለመለያየትና አለመጋደላቸውን ቢሻ ኑሮ መቅተተሉ ባልተጋደሉ ነበር ይላል። ወላኪን አላህ የፋሉ ማ ዩሪድ፣ ግን አላህ ስብሓነሁ ወተዓላ በፍጡሮቹ የሚፈልገውን የሚሰራ ጌታና ማንም የማይጠይቀው ስለሆነ እሱ ለሚያውቀው ሚስጥር ሲል ይህንን ችግራቸውን ሊፈታላቸው አልሻም ማለት ነው። ያ አዩሃ ለዚነ አመኑ፣ እናንተ በአላህ ያመናችሁ ወገኖች ሆይ አንፊቁ ሚማ ረዘቅናኩም ሚን ቀብሊ አን የእትየ የውሙን ላ በይዑን ፊህ ወላ ኩለቱን ወላ ሸፋ፣ ከገንዘባችሁ ወጭ አድርጉ ይላል። እና እኛ ከሰጠናችሁ ሲሳይና ጸጋ ለአላህ አላማ መሳካትና ለእስልምና መጠናከር ሳትሰስቱ ገንዘባችሁን አውጡ። ይህም መውጣት ያለበት መቼ ነው ብትሉ ዛሬ በጤንነትና በደህንነታችሁ እያላችሁ ነው። ጊዜው ካለፈ በኋላ እንደገና ባወጣ ኑሮ ብትሉ ዋጋ የለም። አንድ ታታረኛ ቀን አለች ምን ቀብሊ አንየት የውሙን ላበዑን ፊ ወላ ኹላ። አንድ በጣም አይከብዱ የከበደ አማ አታረኛና ችግረኛ ቀን አለና እሱ ከመድረሱና ከመምጣቱ በፊት ነው ገንዘባችሁን አላህ በሚወደው መስክ ማውጣት ያለባችሁ ይላል። እና ያ ቀን ላበዑን ፊ በውጡ ገበያ የሚካሄድበት አይደለም። ያው ሰው በገበያ ተሯሩጦ ነግዶና አትርፎ ያጋጠመውን ችግር የሚሸፍንበት ጊዜ አይደለም ማለት ነው። ወላ ሁለቱን እንደገና ደግሞ በጓደኝነትና በፍቅር የሚረዱበትም ቦታ አይደለም ነው የሚለው። ዛሬ አንድ ሰው ኪሳራ ችግር የደረሰበት እንደሆነ እሱ ቢያግተውና ቢያዳግተው ወደ ዘመድ ወደ ወዳጅ ተሯሩጦ ለሚያስፈልገው ነገር መሸፈኛ ሊያመጣ ይችላል ዱንያ ላይ። ያ ወደፊት የሚጠብቃቸው አሳረኛ ቀን ግን በዘመድ በወዳጅ እርዳታ የሚሸፈን አይደለም ማለት ነው። ወላ ሸፋአቱን እንደገና ደግሞ በሽማግሌ የሚፈታም አይደለም። ሽማግሌ የማያገለግልበት ቀን ነው። እዚህ እንግዲህ እምነቱ ሳይስተካከል የሄደ ሰው እዛ ቦታ ላይ በሚደርስበት ጊዜ ሽማግሌ ልኬ ጌታን አስረምኜ አማራለሁና አመልጣለሁ ይቢል አይሳካም። ምክንያቱም በሽርክና በኩፍር የመጣን ሰው የሆነው ቢሆን አልምርም ብሎ ውሳኔ ያሳልፋልና ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ እዚህ በዱንያ ላይ የሰው ልጆች ከባለስልጣናት ጋር በሚጋጩ ጊዜ ለሚያጋጥማቸው ችግር እንደ መፍትሄ የሚጠቀሙባቸው እነዚህ ሶስት ነገሮች ናቸው። እንደዚህ መስሏችሁ እኔ ጋር እንዳትሳሳቱና ዘላለም ኪሳራ ውስጥ እንዳትገቡ ማለት ነው። ለምሳሌ አንድ ሰው መንግስት የከለከለውን ነገር ቢሰራ እና በወንጀል ቢከሰስ እነዚህ ሶስት አማራጮች ሊያድኑት ይችላሉ በዱንያ ላይ ማለት ነው። መጀመሪያውንም የሚሰራው ከነዚህ አንዷን በመተማመን ይሆናል። እና መንግስት የከለከለውን ነገር ብሰራና ብወነጀልም ግፋ ቢል ያው ገንዘብ አንጣ ነው የምባለው ወይም እወረታለሁ ከዛ ሌላ ምንም አልሆንም ሊል ነው የሚችለው ማለት ነው። እና ያ የተከለከለ ነገር ሲገኝበት ገንዘቡ ይወረታል ወይም ሌላ ተጨማሪ መቀጮ ይፈለግበታል። ያንን ደግሞ የስራ ልምድ እስካለው ድረስ ሰውየው ወጥቶ ወርዶ ሽጦ ለውጦ ያው ቀደም ሲል ካጠራቀመው ይከፍላል፣ ወደፊትም ደግሞ ይተካዋለሁ ይላል ልምድ እስካለው ድረስ ማለት ነው። ይሄ ደግሞ ካቃተና ካዳጀተ በሁለተኛ ደረጃ ወዳጅ ጓደኛ ዘመድ ይረዱታል። እገሌ እንዲቆረበ የሚባልበት ጊዜ ነግበኔ ነውና ሁሉም ተጠራርቶና ተረባርቦ ያጋጠመውን ችግር ይካፈሉና ያወጡታል ማለት ነው። እንደገና ከዚህ በላይ ከሆነ ደግሞ የአገር ሽማግሌ ተሰባስቦ በዛ በባለስልጣኑ ዘንድ ተሰሚነት ያላቸው ሰዎች ይላኩና እባክዎ ለእኛ ሲሉ ይተውልን ተብሎ ተለምኖ ምን አረጋለሁ መቼም ለእናንተ ስል ተብሎ ይተዋል ማለት ነው። በዚህ ነው የዱንያ ችግር የሚፈታው። እዛ የውመል ቂያማ የሚባለው አሳረኛ ቀን ግን እኔ ፊት ጥፋተኛ ሆናችሁ ከቀረባችሁ እነዚህ ሁሉ አማራጮች ዋጋ የላቸውም። እና ወልካፊሩነ ሁሙ ዛሊሙን በእኔ በጌታቸውና በመብቴ የካዱ የሆኑት ወገኖች እነሱ በእኔ ዘንዳ ግፈኞችና በደለኞች ተብለው ተዘግበዋልና